እያነጅ ፍራ ሞልቶ በያነቱ ሁላችሁ ምርኩ ሳቁ ተጫወቱ። እስከዚህ ድረስ ነው ኮበስ ተመልከቱ፣ ሊጀምር ነው ከዘበሉ ተደሰቱ። የኛ ሙዚቃ የኛ ሙዚቃ በእናንተው ሬዲዮ አብራችሁኑ ነው። ያለማዩ ሸቴን ማንዩን ትልቅ ሰው ነስማ አንይሁን ትልቅ ሰው ማንይሁን ትልቅ ሰው ያንቱን ቆጮ አንተኛው አይቶ ሲያቆስሰው ማንይሁን ማንይሁን ማን ይሁን ትልቅ ሰው ማን ይሁን ትልቅ ሰው ያንዱን ጎጆ አንደኛው አይቶ ሲያኮስሰ ያንዱን ጎጆ አንደኛው አይቶ ሲያኮስሰ ሁሉም ተናናቀ ማን ይሁን ትልቅ ሰው ሁሉም ተናናቀ ማን ይሁን ትልቅ ሰው ጀምበር ትልቅ አለ ቻንዱ ባንዱ ሲሴ ጀምበር ትልቅ አለ ቻንዱ ባንዱ ሲሴ ከሰዎች መካከል ማን ይሆን አልትልም ከሰዎች መካከል ማን ይሆን አልትልም ማን ማን ይሁን ትልቅ ሰው ማን ማን ይሁን ትልቅ ሰው ማን ማን ይሁን ትልቅ ሰው ያንዱን ጎጆ አንደኛው አይቶ ሲያኮስሰው ዳፍንታም ደንቆሮ ከኔ ያልተሻለ ዳፍንታም ደንቆሮ ከኔ ያልተሻለ የስንቱን ቤት ዘጋው እያው ደለደለ የስንቱን ቤት ዘጋው እያው ደለደለ ዳፍንታም ደንቆሮ ከኔ ያልተሻለ ዳፍንታም ደንቆሮ ከኔ ያልተሻለ የስንቱን ቤት ዘጋው እያው ደለደለ የስንቱ ቤት ዘጋው እያው ደለደለ ማን ማ ማን ይሁን ትልቅ ሰው ማን ማን ይሁን ትልቅ ሰው ማን ማን ይሁን ትልቅ ሰው ያንዱን ጎጆ አንደኛው አይቶ ሲያኮስሰው በአፉ ቴሌግራም በሚስጥር አዳፍኔ በአፉ ቴሌግራም በሚስጥር አዳፍኔ ለጽድቄ ሰራሁት ሆነብኝ ኩነኔ ለጽድቄ ሰራሁት ሆነብኝ ኩነኔ መቋጨቅ መናከስ ሆኗል የሰው ጣጣ መቋጨቅ መናከስ ሆኗል የሰው ጣጣ አቤቱ ጌታዬ ደጉን ዘመን አምጣ አቤቱ ጌታዬ ደጉን ዘመን አምጣ ማን ማሃ ማን ይሁን ትልቅ ሰው ማን ማሃ ማን ይሁን ትልቅ ሰው ማን ማሃ ማን ይሁን ትልቅ ሰው ያንዱን ጎጆ አንደኛው አይቶ ሲያኮስሰው ትልቅ ሰው ማን ይሁን ትልቅ ሰው ማን ይሁን ትልቅ ሰው ማን ይሁን ትልቅ ሰው ያንዱን ጎጆ አንደኛው አይቶ ሲያኮስሰው ማን ይሁን ማን ይሁን ማን ይሁን ትልቅ ሰው ማን ይሁን ትልቅ ሰው የኛ ሙዚቃ በእናንተው ሬዲዮ አብራችሁኑ ነው።